ማለትም አውቆጠፎች በመሆናቸው አላህ ስብሓነሁ ወተዓላ ልባቸውን እውነት እንዳይገባበት አሽጎታል ማለት ነው። ወፊ አዕዳኒሂም ወቅራ፣ እንዲሁም በጆሮቻቸው ላይ ደግሞ ድንቁርና ተጥሎባቸዋል። ወኢን ተድዑሁም ሚነል ሁዳ፣ እና እንደዚህ አይነት እንግዲህ ልባቸውና ጆሮቸው ከተዘጋ እና ከታሸገ በኋላ አንተ ወደ ትክክለኛውና ወደ ቅኑ መንገድ ብትጠራቸውና ብትጋብዛቸው ፈለን የተዱ ኢደን አበዳ፣ ከምንም አይነት አንተ በምትመራቸው መንገድ የሚመሩ አይደሉም እስከ መጨረሻው ድረስ። ምክንያቱም አውቆ የለገመ ሰው አስር ጊዜ ሊነግሩት አይገባውምና ማለት ነው። ወረቡከ ለገፉር ዙ ረሕመት ለዩአኺዝሁም ብማ ከሰቡ ለዐጀለ ለሁም ልዐዛብ በል ለሁም መውዕዱን ለን የጅዙ ምን ዱኒሂ መውዒላ وتلك القرى اهلكناهم لما ظلموا وجعلنا لمهلكهم موعدا وربك الغفور ذو الرحمه يمرتسفنا روحه ولو جئت لو عافذهم بما كسبوا الذين بدلنيوت بسر استراتابيا بقطات ليزاچو بشانرو لاجر لهم العذاب الذي بدنيا لا يجادو قطاتن يافاتنلاچو نبرا لو الله سبحانه وتعالى تاجاج كمون يتنسى ነው እንጂ ሁሉ ያጠፉ ዝም የሚላቸውና ተጠሮ የሚጠብቅላቸው እንደነሱ ስራ ቢሆን ኑሮ በሰሩ ስራ እጁ አጋቸውን ባገኙ ነበር። በለሁም መውዒዱን፣ እና በነሱ አስተሳሰብ እንኳን ለጊዜው የተውኳቸው ቢመስላቸውም ይሄ አይምሰላቸው፣ ይልቁንም ቀጠሮ ተይዞላቸዋል። ለየጅዱ ምን ዱኒሂ መውዒላ፣ ከዛ ከቀጠሮው እለት መዘንበያና ወይም መደበቂያ አያገኙም። ከቀጠሮዋ በምትደርስ ጊዜ ቀጥታ ተዘጋጀላቸው ቅጣት ሲገባል እንጂ ከዛ ማምለጫና ማፈንገጫ መፈናፈኛ ቦታ አይኖራቸውም ነው የሚለው። ወትልከ ልቁራ አህለክናሁም፣ እነዚያ የተለያዩ ከተማዎች ከእነሱ በፊቶች ተመሳሳይ ነቢያት ተልኮላቸው ሊቀበሉና ሊከተሉ ያልፈለጉ የአመፀኛ አገሮች ማለቱ ነው። አህለክናሁም፣ እንደዚሁ በጥፋታቸው አውድመናቸዋል። ለማ ጎለሙ፣ ሀቅን ሲጋፉና ራሳቸውን ሲበድሉ ጊዜ። ወጃአልና ሊመህሊኪሂም መውዒዳ፣ እና ለመጠፊያቸውም እለት ልዩ ቀጠሮ ይዘንላቸው ነበርና እያንዳንዳቸው በተያዘላቸው ቀጠሮ መሰረት ዋጋቸውን እንዳገኙት ሁሉ ዛሬም ያሉት ተረኞች እንደዛው ቀጠሯቸው ሲደርስ በዛው በጥፋታቸው ውስጥ የሚገቡ መሆናቸውን አረጋግጥላቸዋለሁ ማለት ነው። وإذا قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانه إلا الشيطان أن أذكره واتخذ سبيله في البحر عجبا ከዚህ ቀጥሎ ደግሞ ወደ ሁለተኛው ልዩ ታሪክ ሊመለስ ነው ማለት ነው። ወይድካ ሙሳ ሊፈታ፣ ነቢዩላህ ሙሳ አውራቸው ለነበረው ወጣት አገልጋያቸው እንዲህ ያሉ መሆናቸውን አውሳላቸው ይላል። ላ አብረሁ ጉዞዬን ከመቀጠል አልወገድም ሀታ አብሉገ መጅማ አልባህረይኒ፣ ሁለት ባህሮች መገናኛ እስከምደርስ ድረስ። አዎ አምቢያ ሁቁባ፣ ወይም ደግሞ ረጅም ጊዜ ጉዞዬን እስከማራዝመው ድረስ ከጉዞ አልቋረጥምና አልታቀብም ብለው መግለጫ በሰጡበት ጊዜ የነበረውን ሁኔታ አውሳላቸው ይላል። እና እንግዲህ ነቢዩ ሙሳ አለይሂ ሰላም በበኒ እስራኤል ውስጥ በጣም የታወቁ ዝነኛ ነቢይ ነበሩ። እንደሚባለው ከዕለታት አንድ ቀን ህዝባቸውን ሰብስበው ሁጥባ እያደረጉ በንግግራቸው በጣም የተደነቀ ሰውዬ ጥያቄ ያቀረበላቸው يا رسول الله هل تعلم احد اعلم منك على وجه الارض على شيء بالا داو اهون يا سماوت نغغروت بتام ماراجي نو باونو غزي له مهونو بزيش بمدراچ لاي اندر سوا يالا اواقينا ليك الله وي يمياقوت غرو يطيقاچوال يي غزي لا ارو يبالا غري ساتشو اندني اينت اواقي باونو وقت بزيش مدر لاي امامورون علاوقم نو يالو غن لاداماچو እንዴኔ አይነት አዋቂ ጥራሽ ለም ማለት ነው የሚገባው ማለት ነው። ይቺ እንግዲህ አነጋገር ትንሽ በአላህ ዘንዳ ነጥብ ልታስይዝባቸው ነው ማለት ነው። ወደውሩ ወሂ መጣና ጅብሪል በላ አብዱና ዲመጅማኢል ባህረይን አላቸው ይባላል። እንዴት እንዴኔ አይነት አዋቂ የለም ብለህ መልስ ትሰጣለህ? አላሁ አለም ማለት ይገባ። እና በሁለቱ ባህሮች በፋርስና በሩም ባህረ መገናኛ አካባቢ አንድ የኛ ባለሟል የሆነ ሊቅ ያዋቂ ሰው ይያለ እሱ ይያለ እንደለላ አድርገህ ራስን ከፍ አድርገህ ከኔ በላይ ያዋቂ አላውቅም ብለህ እንደተመልሳለህ የሚል ወቀሳ ቀመስ ነገር መጣላቸው። የግሪያታቸው ስለማያውቁ ነው እንጂ ለጉራ አይደለም ይሄን የተናገሩ። ስለዚህ ከኔ የተሻለ አዋቂ ካለማ እንደውም በዚያ አካባቢ እዛ ሰው እየዛጀ መማር አለብኝ አሉና በቅልቦና ፈአናሊ ቢሂ ያረባሉ ይባላል። ታዲያ እንዲህ አይነት አዋቂ ካለን የእጅ መማር እፈልጋለሁና የት ነው የማገኘው ይህን ሰውዬ በማለት ለጌታቸው ጥያቄ ያቀርባሉ። እሱ እንግዲህ ሳያውቁት ፈተና ውስጥ እያስገባቸው ነው ማለት ነው። እንግዲህ ይህማ ከፈለግ መጅመዑል ባህረይን ሁለቱ ባህሮች መገናኛ አካባቢ ታገኘዋለህ በማለት ፋርስና ሩም ባህር መገናኛ አካባቢ ሰውየው እንደሚገኝ ጠቆማቸውና አሳ ያዝና የአሳ ስንቅ አዘጋጅተህ እሱን ይዘህ ተጓዝ፣ አለበት አካባቢ ሲደርስ ልዩ ምልክት አሳይሃለሁ በዛ ታገኘዋለህ አላቸው። ከባህር አሳ አውጥተው ቀብተው ቀምመው በዝምቢል መሳይ አንድ ልጅ ዩሻ አብኑኑን የሚባል የእሳቸው ተማሪ ነገር ነበረ አጓጉል ወጣት፣ እሱን ተከተለኛሉና ስንቁን ተሸክሞ ጉዟቸውን ቀጠሉ። የተወሰነ እርቀት በሚሄዱ ጊዜ ድካም እየተሰማው መጣና ያብራቸው ያለ ልጅ እረስከ መቼ ነው የምንጓዘው የት ነው አንደርስም እንደምንሄድበት ሀገር ይላቸዋል። እሳቸውም አያውቁትም። መጅመዑል ባህረይን ነው የተባሉት እንጂ ሁለቱ ባህሩ መገናኛ ነው እንጂ ክልሏ የት እንደሆነ ቢዶቅ አልተነገራቸውም። እና እንግዲህ የሁለቱ ባህር መገናኛ አካባቢ ነው ያለኝ፣ ያ አካባቢ ምን ያህል እርቀት እንደሚያስድ ምን ያህል ቀን እንደሚበቃው አላውቅም። እዛ ባህሩ መገናኛ መድረስ ነው ዋናው አላማችን። እዛ ለመድረስ እንግዲህ አጭር ጊዜ ይቃው ወይም ደግሞ ብዙ ዘመናት የሚያስቆጥር የሚሆን ጉዞ ብቻ እዛ መድረስ አለብኝ፣ በርታ ቀጥል እያሉ ዝም ብለው ጉዟቸውን በማራዘም ቀጠሉ ነው የሚለው። እና እዛ አካባቢ እንግዲህ በሚሄዱበት ጊዜ የተባለውን ቦታ ስተው ደግሞ አላስፈላጊ ጉዞም ጨምረው ሊለፉ ነው። ወደፊት ያው ዝርዝሩን ይቀጥልበታል እሱ ማለት ነው። ፈለማ በረሃ መጅመዐ በይኒሂማ እነዚያ ሁለት ባህሮች መገናኛ የተባለው ክልል ሲደርሱማ ጊዜ ነዚያ ሁተውማ ለስንቅ ዘውት የነበረውን አሳ እዛ ጋር እረሱት ይላል። ፈተኸደ ሰቢለው ፊል ባህሪ ተረባ እና አሳውም ከዛ ከዘንቢሉ ወጥቶ ወደ ባህሩ ዘሎ በመጨመር የባህሩን ውሀ እንደ ቱቦ ከፍቶት መሀል ለመሀል ወደ ዋናው ባህር አመራ ነው የሚለው። ተአምር አስገራሚ ነገር ነው ማለት ነው። እና በዛ ወቅት እንግዲህ ተጉዘው አንድ ባህር አካባቢ ላይ ሲደርሱ ያ የሚፈልጉት ቦታ ላይ መድረሳቸውን አላወቁም። ስለደከማቸው ብቻ ባህሩ ጋር አንድ ትልቅ ቆጢ ድንጋይ ነበር የቆመ፣ ከስሩ ጥላለውን ተታይ ጎርጎረ ብሎ እንደ ዋሻ ነገር ነው። እዚህ ትንሽ እዚች እንረፍ አሉና እዛ ታረፉ። በሚያርፉበት ጊዜ ደገፍ እንዳሉ ነቢዩ ሙሳ እንቅልፍ ያዛቸው ይባላል። ልጁም እንዲሁ ወተድ መለስ እያደረገው እያለ ቢንዚሉ ተነቃነ ተንቀሳቀሰ። ይህ የምነካው ብሎ አይኑን ላክ ሲያረግ ጊዜ አይኑ እያየ ተጠብሶ ተቀምሞ የነበረ እስከዛሬም ሲበሉለት የሰነበቱት የአሳ ቁራጭ እንደገና ነፍስ ሰርቶ ዲኖ ዘሎ ወደ ውሃው ሲጨመር አየሁ ማለት ነው። ደነገጠ ልጅ እና ውሃው መጨመሩ ብቻ ሳይሆን ውሃው ገብቶ ደግሞ እንዲህ ወደ ዋናው ባህር ሲገባ ልክ እንደ ቦይ ወይም እንደ ቱቦ ውሃውን ሰንጥቆት ገባ። ያ የገባበት ስንጥቁ ልክ እንደ እንትን ክፍት ሆኖ ቱቦ ሆኖ ቀረ፣ ሳይገጣጠም ማለት ነው። መስመር ሆኖ ታይን እስከሚርቅ እስከሚጠፋ ድረስ ተከፍቶ ታየው። ህዝብ የደነገጠ የአላህ ነቢያቶች እንቅልፍ በሚይዛቸው ጊዜ ሰው አይቀሰቅሳቸውም በፍቃዳቸው እስከሚነሱ ድረስ እና ለአደቡ ሲል እሱ ይህን ነገር እንግዲህ ተነሱ ተመልከቱ ብዬ አላስደነግጣቸውም፣ እንዴት አድርጌ ሲነሱ ይደርሳል ስንቃችን ጠፋ ብዬ መርዶ ነው። ይሄ የሚያስደነግጥ ነገር ነው። ያው ሲነሱ ነግራቸዋለሁ እንጂ አሁን ለምን ቀሰቅሳቸዋለሁ ብሎ እሱ እየገረመው ዝም ብሎ ሲመለከት ቆየና እሳቸው ግን የተወሰነ ጊዜ ቆይተው ሲባንኑ ወቅቱን ሲያዩት ጊዜ የረፈደ መሰላቸውና ደነገጡ። ምነው ልጄ እስካሁን ድረስ እንዳውዙ ቆይተናል እንዴ? በጣም ረፈደብን፣ ተነስ ተነስ ጉዟችን ንቀጥል ንቀጥል ብለው አዋከቡ። ይህን ጊዜ ሲያዋክቡት ረሳ፣ ደነገጠና ረሶ ያን የተፈጠረውን ነገር ሳይነግራቸው ባዶውም ዝንግል ብቻ ብድግ አድርጎ ከኋላ እየተከተለ ጉዞውን ቀጠለ ማለት ነው። እሳቸውም ደግሞ ቃን ሸክፈ ይዛል የቀረ ነገር የለም ሳይሉ በስኳሩ ዝም ብለው ተነስተው መጓተን ያዙ። በዚህ መልክ እንግዲህ ወደ ማታ ሰዓት ነበረና ያረፉትና ከዛ የተነሱት ሌሊቱን በሙሉ ሲጓዙ አድረው ጠዋትም ተነጋ በኋላ ደግሞ እስከ ረፋት ድረስ ጨምረውበት ሲደክማቸውና ሲርባቸው ፈለማ ጃወዛ ያንን የተፈለገውን አካባቢ አልፈውና ርቀው ከሄዱ በኋላ ቃለ ሊፈታሁ ለዛ ለወጣት ልጅ እንዲህ አሉት ነቢዩ ሙሳ يشاورون له تبارا آتنا غداءنا لجي استي قرطاشنن عمتا آل ويمنساشنن لقد لجينا من سفرنا هذا نصبا كذي كبزواتشن بدعام كباري هنا دي كامكو عجات تمن عند أركامي هنا قزو هنا بتنكو ماشن دم نقر خاناوك أونس ناتن استي تنشارف النبال الله قرطاشنن عطربنا انك مزبا مالس سنكال لمسروحشو إياكي أكربان له مالسنا ينسلو تعكيس بس تزدارو كون رسونا ببرا قال نجوشا عندها لاتشا أرأيتنا أيو ألاتشا إذا أوينا إلى الصخرة تران تراماتا الزاكي قد إنواصر أجاب لنبا من نار فتا تزيه إني نسيت الحوتا أتوقو الزابو تالي نفتاو تتوز اللو بحر جوتو نبرا جن الزاب مكرسون تالا جروت زنزقاو تستاون منجي ويتالا سنكاشن ما تنانتي كررو ألاتشا وما أنسانيه إلا الشيطانا نادك مول اللي يترس هذا سنكاشن ميحال نجر السيطافا ዝምብለ እንደ ካውንትራታ ነገር አይተካላለ ብለው እንዳይጠውበትና እንዳይወርፉት ምክንያት ሊያጠርብ ነው እና በእውነቱ ነገሩ የሚረሳ ነገር ባይሆንም ሰይጣን እንጂ ሌላ አላተረታኝም የፈረደበት ሰይጣን ነው ወጭም የሁሉም ማማካኛና እሱ በቀደር ለማማካኘቱ ነው ሰይጣን ነው እንደ አይነቱ ነገር እንዲዘነገው ያደረገኝ እንጂ ማረሳት አይገባውም ነበር እርግጥ ተረስቻለሁ የረሳሁት ግን እኔ በተፈጥሮ ሳይሆን እንደሚመስለኝ ሰይጣን ሁሉ ለኔ ያስረሳኛል እና አጥራው እና ሰይጣን ለጥን ተነጭራሽ አደረዘታል እንዳላስተውል ልዩ ተጽዕኖ አድርጎብኛል አለ ወጣከደ ሰቢለው في البحر عجبا እና የዛ ያሳው አቀራር በጣም አስገራሚ ነው እና እዛ ተዘምብሩ ወጥቶ ባህሩ በሚገባበት ጊዜ ባህሩ መግባቱ ብቻ ሳይሆን ባህሩን እንደዚህ እየከፈለው ልክ እንደትቦ እየተነጠቀው ነው እንደው እየገባው እና ያ የገባበት ከፍተቱ እንዳለ ሽንቁር ሆኖ ይታይ ነበርና አስገራሚ የሆነ መስመር ከፍቶ ነው የሄደው በማለት ነገራቸው ማለት ነው። قال ذلك ما كنا نبغي فركبا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا قال ذلك ما كنا نبغي أن سلفا لقوا ينبرا وقوا أو يمثلوا بوتا نبرا آلوا أن يهل من جري بوتا مجمريا سنكاشوه ميت أفابت بوتا نو سويهو نيكين يقولوا لجمل كسفات سلا نبرا يهل لجمان جر نبرا باش የነን አልነገሩትም እሳቸው ብቻ ናቸው የሚያውቁት ማለት ነው እና ከዛ ወዲህ እንግዲህ ማምሻችንን አዳራችንን እና ራፋዳችንን ስንሄድ የቆየ ነው እንደው ዝም ብሎ ከንቱ ቢካም ነው መጀመሪያውንም ያ የምንፈልገው ሰውዬ ይገኛል ብሎ አላህ ምልክት ያደረገልኝ አሳው ይጣፋበት ቦታ ነበርና እንግዳውማ መመለስ ይኖርብን ነው አሁን ፈርሰዳ አላታሪማ ተፈሳ እና በዛች በመጥባት እርግጫቸውንና አዱካቸውን እየተከታተሉ እንዳይሳሳቱ ወለዛች ተናንትና ተዋት ወለ መጥቋት ቦታ ማምራት ጀመሩ ተመልተው ነው ናግሪ አላህ ረሱላይ በቀደር የሚያምኑ በመሆናቸው እንደታት ነግረይ ምናን ብለው ልጅ ልጅታ አደረጉ ብቻ የምንፈልገው ቦታ ያነበረ እንግዳው ስንመረጥ በማለት ያችን ዱካቸውን ብቻ እየተከተሩ ወደ ግራና ወደ ቀኝ እንዳይስቱና እንዳትጠፋባቸው በርግጫቸው መሰረት ወደ ኋላ ተመልተው እዛ ተናንትና አረፉበት ቦታ መጡ ማለት ነው ከሰሳ ማለት የተጠባህ አታረው ያችን እርግጫቸውን አንድ ባንድ እየተከታተሉ ባሸዋ ላይ ግራቻ ያረፈባትን ቦታ በዛች እየተመሩ ወደ ነበሩባት መጡ ነው እንግዲህ ከወጀደ አብደም ምን ዒባዲና እና እንደተባለውም እዛ የኛ ባለሟል ከሆነው ባሪያችን ጋር ተገናኘ አገኙት ሰውየውን ነው እንግዲህ እና እንደሚባለው ልክ እዛች ቦታ በሚደርስ ጊዜ አታው ይኸው ከዚህ ተነስቶ በዚህ ነው ዘዶ የገባው ብሎ ሲያሳያቸው በጣታቸው በጣቱ እንዲቀስሮ ሲያመለክታቸው አይናቸውን ለክ ሲያረጉ ተናንትና የሄደበት የአሳው መስመር አሁንም አልተዘጋም እንዲዋ ዝምሮ እንደሰልች ውሃው ደርቋል ማለት ነው ሽንቁር ሆኖ እንዴት እንዲህ ሊሆን ቻለ በጣም ያስገርም ነው ምን ያህል ርቆ የሆነ በዚህ መስመር እያሉ አይናቸውን ወደዛ አብሮ ሲልኩት ለካ ሰውዬ ወዳለበት አቅጣጫ ነው ያንን ለማምራት ነው እንደቀስ ነው የሚያሳያቸው ማለት ነው አለበለዚያ ሰውዬው መርከብ የለ ባዶ ባህር ላይ እዛ ሰው ይኖራል ብሎ የሚፈልግ ሰው አልነበረም ወደ ሰውየው የዳደበት ቦታ ለመጠቆም ነው አሰው እንደዛ ቀጥ ብሎ ሄደውና ሁለት ቀን ቆይቶ ያመስመሩ ሳይጠፋ መስመሩን አይናቸውን አስከትለው ላክ ሲያረጉት ነጭ ጨርቅ የለበሰ ሰውዬ እባህሩ ዳርቻ በጣም ታይረቅ እባህሩ ላይ እንደዚህ ተጋድሞ አይት ነው የሚባል እና ያ ሰውዬ የተባለውም ይሄ ነው መሰለኝ አሉና ድምጻቸውን ከፍ አድርገው አሰላሙ አለይኩም አሉ ይባላል። ቀጥ አለና ሰውዬው አና በአርዲከ ሰላም አለ። በዚህ ሀገር ደግሞ ሰላም ተህየተ ልእስላሚ የሚያቅተው ከየት መጣል በል አለ። እንግዲህ ያጭር ያለ በረሃ በደዊ ቦታ ነው እና ጅን የሚያቅተው እንደ ሀጋራ ስልጣኔ ያለው ሰው በዛ አካባቢ ዝራ የለበትም ነበረ። እና ሰላም እንዲህ አይነት ሰላምታ የሚያቀርብ ሰው ከየት መጣል በል በማለት በአድናቆት ቀጥ ብሎ ተመለከታቸው። እና ሙሳ እንግዲህ ኃይለኛ ስለሆኑ እሳቸው ትልቅ ባለማዕረግ ነበሩ። የሚበልጥ ሰው አለ ተብለው ነው እንጂ አሁን የመጡት። ደግሞ ሰላምታ የሚያቅተው ከየት መጣ ሲባል ተሰማቸው። አነ ሙሳ አሉ ይባላል። ምን ሰላምታ በማዋቂ ይገረማለህ? እኔ ሙሳ አይደለሁም እንዴ? ብዙም ነገር አውቃለሁኝ። ብቻ ካንተ የበለጣለ ተብዬ መጣሁኝ እንጂ ከይህም በላይ ኧረ ብዙ ማቅነኝ በሰላምታ ደረጃ የምደነቅ ሰው አይደለሁም እንደማለት ነው። እኔ ሙሳ ነኝ በሚሉት ጊዜ እሱም ቀልጠፍ ብሎ ሙሳ በኒ እስራኤል አለ ይባላል። የእስራኤሎቹ ነቢይ ሙሳ አለ። አዎን አሉ። እና ምን እግር ጣለ ህዝብ ታዲያ አለ። አያው ከአንተ የተሻለ አዋጭ አለና ባህሩ መገናኛ አካባቢ ታገኘዋለህ ብሎ ጌታ ነገረኝ፣ ይኸው እናንተን ፍለጋ ነው የመጣሁት በማለት የመጡበትን ጉዳይ ገለጽለት ማለት ነው። እና ከወጀደ አብደን ምን ይባዲና ከእኛ ባለሟሎችና ከወዳጆቻችን መካከል አንድ የታወቀ የሆነውን ባሪያችንን እዛ ቦታ አገኙት የሚለው ይህ ከዲር ይባላሉ ሰውየው ማለት ነው። አተናሁ ረህመተን ምን ዒንዲና ከእኛ የሆነን ጸጋ የለገስነው ነው ይህ ሰውዬ። ወአለምናሁ ሚን ለዱና ዒልማ ከእኛም በኩል ደግሞ ልዩ የሆነ እውቀትን ያሳወቅነውና የለገስነው የሆነውን ባሪያችንን እዛ በረሃማ ባህር ዳርቻ ላይ አገናኘ ነው ይላል አላህ ሱብሓነሁ ወተዓላ። እና ለምን እንደመጡ በሚጠይቃቸው ጊዜ የመጡበትን ጉዳይ በሚከተለው አባባል ገለጹለት። ቃለ ለሁ ሙሳ ሀል አተቢዑከ አላ አንቱአሊመኒ ሚማ ዑሊምተ ሩሽዳ አላህ ካንተ የበለጠ እውቀት ሰጥቼዋለሁኝ ብሎ ነግሮኛልና አላህ ከሰጠ ጠቃሚ እውቀት ታካፍለኝና ታስተምረኝ ዘንዳ ልከተለ ተፈቅድልኛለህን በማለት ጠየቁት ማለት ነው። ባል እሱም ደግሞ ኢነከ ለን ተስተጢዐ መዕየ ሶብራ እኔ የምችለውን ነገር ለማሳወቅ ችግር አልነበረብኝም አስተምረህ ነበር፣ ግን ችግሩ ምን መሰለህ አንተ እኔ ጋራ ሆነህ መታገስን የምትችል አይመስለኝም ማለት እኔ ጋራ የሚቀመጥ ሰው እኔ የማልፈቅድለትን ነገር መናገር የለበትም። እንደገና ደግሞ አንዳንድ ለአንተ ግልጽ ያልሆኑ ነገሮች ከሰራሁኝ እነዛን ነገሮች ለምን እንደሰራሁኝ እኔው ራሴ ማብራሪያና መግለጫ እስከምሰጥ ድረስ ታግሶ የሚጠብቅ ተማሪ ነው የምፈልገው፣ አንተ ግን እንደዛ ትችል አይመስለኝም አላቸው። ገና ከወዲሁ እንግዲህ እሳቸውን ገመገማቸው ማለት ነው። እና እንዴት አልታገስም ሲሉት ደግሞ ወከይፈ ተስቢሩ አላ ማ ለም ቱሒጡ ቢሂ ኹብራ እና እኔ የምሰራውንና የማወራውን ነገር ምስጢሩን እስካልተረዳ ድረስ ባልተረዳው ምስጢር ስበር መስሎ የሚታይህን ነገር እንዴት አድርገህ ልትታገስበት ትችላለህ? አንተ ከኔ የማትጠብቀው ነገር ያየህ እንደሆነ ያን ነገር ምክንያቱን እስከምትረዳ ድረስ ያስችልህ አይመስለኝም አላቸው። አል ሙሳ ሰተጅዱኒ ኢንሻአላህ ሳቢረን ወላ አስለከ አምራ እንግዲህ አላህ ፈቃዱ ከሆነ ታጋሹኝ እንደምታገኘኝ ተስፋ አደርጋለሁ። እና ያንተን ሁኔታ ምንም አልጣረርም፣ አንተ የፈለከውን ነገር ብትሰራ አልቃወምህም፣ ራስህ እስከምታብራረልኝ ድረስ እታገሳለሁ አላህ ያስችለኝ በማለት ኢንሻአላህ ጨመሩበት ደግነታቸው ማለት ነው። እና በዚህ መልክ እንግዲህ መሄድ እንደሚችሉ ሲገልጹለትና ቃል ሲገቡ ቃል ከዲር በመቀጠላ ፈኢን ተባተኒ እንግዳ ውስጥ ይችላለሁ ብለህ የምትከተለኝ ከሆነ ፈላ ተስአልኒ አን ሸይኢን እኔ ከምሰራው ከማንኛውም ነገር እንዳትጠይቀኝ ሀታ ኡሕዲተ ለከ ሚንሁ ዚክራ ስለዛ ጉዳይ እኔ መግለጫ ወይም ማስታወሻ ነገር እስከምሰጥ ድረስ አንተ ዝም ብለህ በትዕግስት አስተውል እንጂ ይህን ነገር ለምን አደረግከው እንዴት ለምን ሰራ ብለህ ምንም አይነት ጥያቄ እንዳታቀርብልኝ የሚል ማስጠንቀቂያ ነገራቸው ነው። فانطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل إنك لن تستطيع معي الصبرا قال لا تأخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا؟ قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا. فانطلقا حتى إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما. وجدا فيها جدارا يريد أن ينقض فأقامه. قال لو شئت لاتخذت عليه أجرا. قال هذا فراق بيني وبينك سأنبئك بتأويل ما لم تستطع عليه صبرا. فانطلقا نانجدي ولتاتشو لابرو لمكتل بمسمى مبتزيه ولاونو ያይዘው ተጓዙ ተከባዙ ተነስተው ማለት ነው። ከዛ ከባህሩ ዳር እጃቸውን ያዛቸውና እንዲከተሉ ተፈቀዱላቸው። በኋላ ተነስተው በባህሩ ዳር ዳር ወደ አንድ አጣጫ አመሩ ነው የሚለው። ሐታይ ዳር ሲባስ ሰፊና እና በዛ ከባቢ አንድ ሰፊና መጣች። ከሩቅ አየቻቸው። ሰውየው በዛ ከባቢ ተደጋግሞ ይታዩ ነበርና እነዛ መርከበኞቹ ያቋቸው ነበር ይባላል። ያ ሽማግሌ ወዳጃችንናቸው መሰረኝ በማለት ተነጋገሩና አቁመው ተጠበቋቸው። በእጃቸው ያውለበለቡን ጠሯቸው። መሄድ ይፈልጉ እንደሆነ ወደ ማዶል መሄድ ነውና ኑ ቶሎ አሏቸው ማለት ነው። እዛ ሄዱ። እሳቸውን ተከትሎ የመጣው ሰውዬ የእሳቸው ወገን መሆኑን ስለሚያውቁ ሳይጠይቁ አስገቡና የሚን ገይሪ ነው ሊሚናል ያለ ክፍያ በነጻ ትልቅ ሰው ናቸው በማለት ጭነዋቸው ጉዟቸውን ቀጠሉና ወደ መካከል ባህር አካባቢ ሲደርሱ ጉሪ በላ ነው ከረቃ ልክ ባህሮ አካመታከል አካባቢ ላይ ሲደርሱ የሆነ ፋስ ነገር ይዘው ነበረና ጣውላውን የዚህን የመርከቧን ወይም የሰፊናዋን መደብ ከወዳና ከወዲ መጡትና አንዱ ጣውላ ቆርጠው አነሱት ይባላል። ተከፈተ እና ውሃው ተታች ባህሩ ውሃ ብረት መስሎ ይታይ ነበረ። ደግነቱ ወደ ላይ ልግባ አላለም ይባላል። ይህንን በሚያው ጊዜ ሙሳ ዱብዳ ሆነባቸው። እንዴ ሰው የጤናማ ነው ብዬ ያስተምረኛል ብዬ እዚህ ጋር ነው እንደ ተከትሎ የገባሁት አሉና በድንጋጤ የደመነፍሳቸውን ተነስተው ጨርቃቸውን ጋቢያቸውን ጠቀለሉና ጨርቁ ሀያ የሚመስል የጭንቀታቸውን ሂደው ወጠፉት ይባላል። የተቀደደው ቦታ ነው። ከዛ ተወጠፉም በኋላ ወደውም አይናቸውን አጉረጥተው ምናሉ ቃል አፈረግታ ይችን የወዳጃችንን ትልቅ ሰው ነው ብለው ያለ ደመወዝ ያለ ክፍያ የጫኑንን ሰዎች መርከብ እንደዛ አርገ ትቀድባቸዋለን እንደ ሰውዬ አሉ። ይቶር ካራ ተሳፋሪዎችንም ባለቤቶችንም እዚህ ባህር ላይ ለማስጠም እንዴት አድርገው የሰው ባህር መርከብ ተሰብራለ? ለጥርጂ ተሻኒ ምራ በጣም አጠያፊና ተሳፋሪ የሆነ ወንጀል አይደለም እንዴ የሰራው? ምን አይነት ሰው ነው በማለት ከፍ ዝቅ አድርገው ተናገሯቸው ነው ማለት። እና እሳቸው እንግዲህ የድንጋጤያቸው ነው ትልቅ ሰው ነው ብለው ግምት የጣሉበት ሰውዬ ትርጂ የማይሰራው ነገር በሚሰሩ ጊዜ ነገሩን ነፍሳቸውን ሊቆጣጠሩ አልቻሉም። አልናገርም አልጠይቅም ብለው ቃል የገቡት ሁሉ ነገር ተረስቶባቸዋል ማለት ነው። ይህ ጊዜ ሰውየው ግን ምንም ተመቀት ሳይቆጥር የሳቸውን ፍትጫና ግልምጫ ቃል አለም አቁል እነከ ለን ተስተጢያ መዕየ ሶብራ ወትሮውን የፈራሁት ነገር ደረሰ። አንተ ከኔ ጋር ብትሄድ ትዕግስት አይኖርህም፣ እኔ የምሰራውን ነገር በትዕግስት አትከታተልም እና ትሳሳታለህ እንጣላለህም ብዬ ነበረ። ከአሁኑ ጀመረህ እንደ ሰውዬ አሏቸው ማለት ነው። የዚህ ቃላቸውን ማጠፋቸው ደግሞ አስደነገጣቸው። እቲም በድንጋጤው ምክንያት ያን ቃል ኪዳን ረስተው ነው የተናገሩት። ነቢይ ናቸው። እንዴት አድርጌ ደግሞ ቃል ኪዳኔን ጥቼ ይህን ሰውዬ እንደዚህ ተናገርኩኝ? አልናገርህም የሰራውን ብትሰራ ብዬ ነበረ አድገብቼ ነበር አሉና በጣም አዘኑ ደነገጡ ማለት ነው። ወዲያውኑም ይቅርታ ሊጠይቁ ነው። ቃል ላቶራፊትን ቢማነሲ በእውነቱ ረስቼ ነው፣ ነገሩ አስደንጋጭ ስለነበረ ዘንግቼ ነው እና የጠየቅኩህ በእርሳታ በሰራሁት ነገር አትከታተለኝ አሉ። ወላቱ ሪትሚ ምን አምሪ ለኡስራ እና ደግሞ ለወደፊትም ቢሆን እኔ ሳጥን የበላይ የማልችለውንና የማልሸከመውን ነገር እንዲሸከምም አታስገድደኝ። ይህ ታዲያ አልጠይቅም ያልኩት እንደው አድይ ነገር ተራ ተራ ነገሮች ናቸው ብዬ ነው እንጂ እንደዚህ ነፍስ የሚያስስና የሚያስደነግጥ ነገርማ ካመጣት አሁንም ልሳሳት እችላለሁና ለወደፊትም እንዲህ አይነት ነገር እንዳታስገድደኝ ጥሩ ነው፣ ላለፈውም ይቅርታ ጠይቃለሁ ረስቼ ነውና በማለት ለዘባሉ እንደገና ማለት ነው። ከዚያ በኋላ ፈንጠለቃ ጥሩ ነው ስተት መሆኑን ካወቅ ቅርብ እያለሁኝ አሉና ጉዟቸውን ቀጠሉ። መርከቧ ግን ውሃ አልገባባትም፣ ምንም አደጋ አላጋጠማትም ማለት ነው። ጉዟቸውን እየቀጠሉ ሲሄዱ ወደ ማዶ ደረሱ። ወደብ ላይ ወጡ። ሀታ ይዳለጥ ያጉራመን ልክ ተወደቡ ወረዱና ደግሞ በእግራቸው ተነስተው ወደ አንድ አቅጣጫ ሲያመሩ አንድ መንደር አካባቢ ላይ ደረሱ። የመንደር ልጆች ተሰባስበው ቀይ ላይ ይጫወታሉ። ከነዛ ልጆች መካከል አንድ በጣም መልከኛ ውብ የሆነ ልጅ መካከላቸው አለ። እሱ ልጅ እንደው ሳያናግሩ ምን ሳይሉ እንደደረሱ ልክ ጥንቅላቱን ላጥ አድርገው ያዙና እንደዚህ ጥንቅል ጥንቅል አድርገው እንዳንበጣ ጥንቅላቱን ውልቅ አድርገው ወረወሩት ይባላል። እና ያን ልጅ እንዳገኘት ጉራመን ፈቀተለው ያለ ምንም ቅድመ ሁኔታ ለምን እንደገደሉት ባልታወቀ ምክንያት አንገቱን ብቻ ጠምዝዘው ጥንጥላቱን አውልቀው በመወርወር ገደሉት ነው ኸድር የተባለው ሰው ይባላል። አሁንም ሙሳ ይህን ነገር በሚያው ጊዜ ዱብዳ ሆነባቸው። የቃል ኪዳናቸው እንደገና ደግሞ ጥሰው ሊናገሩ ነው ማለት ነው። አል አቀተል ተነፍሰን ዘክየተን ቢገሪ ነፍስ ይችን ንጹህ የሆነ ነፍስ እሷ የሚያስገድላት ወንጀል ሳትሰራ ወይም ነፍስ ሳትገድል እንደ ሰው ነፍስ ክቡር መሆኑ ቀረና እንደዚህ እንዳንበጣ ጭንቅላቱን መገዱ ጥላለ እንደ ሰው እ አሉ ነቀር እጅ ተሻ አንኩራ በጣም ጠያት የሆነ ነገር ሰራህ አይደለም እንዴ አሏቸው። አሁን ግን ረስተው አይደለም ነገሩ በጣም የሚሰቀጥጥ ስለሆነባቸው የመጣው ይምጣ ብለው ነው ለፍራ የገቡበት ይባላል። ከነት ኡላን እያን የሚላሉ ነቢያችን አለ ስላት ስላም ቅድም ረስተው ነበረ የተናገሩት። አሁን ግን ዝም ብሎ አንድ ሰው ያገኘው ሰው አንቆ የሚገድል ከሆነ ምን ሲገድል ምን ተጠብቃለሁኝ በማለት ነገሩ በጣም አዘንጋጭና ተጣጭ ከመሆኑ የተነሳ ነው የተቃወሙት ነው የሚባለው። አሁንም ግን ሰውየው ጉደለውም ምክንያቱም እሱ መጀመሪያውንም የሚያውቀው ነገር ስለሆነ ማለት ነው። ነፍሰን ዘቅየትን ማለት እንግዲህ አሁን ቀደም ትልቅ ሰው ቢሆን ኑሮ ወይ በአንድ ቦታ ተጣልተው በቃል ቁርሶ ይኖርና ወይ ሰድቦት ወይም ደግሞ ደብድቦት ወይ አንድ ነገር አድርሶበት ያን ሰው እንቅላቴን አገኘው ብሎ ሊሆን ይችላል። ይህ ህፃን ልጅ ነው፣ ምንም ያውቀው ነገር የለም። ይህ ልጅ መቼም አንድ ነገር ሊያጠፋ አይችልም ብለው ገምተው ነው ማለት ነው። ሰውም ሊገል አይችልም ገና ለጋ ህፃን ልጅ ስለሆነ እና እንዲህ አይነቱ ንጹህን ልጅ ምንም ወንጀል ይሰራል ተብሎ የማይጠበቀውን እንዴት አድርገህ ትገለዋለህ ሰውዬ? ይህ በጣም ለሰሚ ለተመልካቹ የሚሰቀጥጥና የሚያሳፍር ትልቅ ስህተት አይደለም እንዴ በማለት ተናገሩ። አል አሁንም ሰውዬው አለም አቁለቅ አንተ ሰውዬ አላልኩህም ነበር አለ። ቅድም አለም አቁል ብቻ ነበር አሁን ተቆጣ። እሱም ጅስሙም ወቀ ማለት ነው። እና ቅድም ገና ከመግቢያው ላይ ለአንተ አይደለም እንደዚህ አይነት ማስጠንቀቂያ የሰጠሁት ኢነከ ለን ተስተጢዕ መዕየ ሶብራ አንተ እኔ ጋር መሄድ አለብኝ ካልክ እኔ ጋር መታገት አትችልም፣ በጣም አደል ያስፈልግሃል። እኔ የምሰራውን ነገር ራሴ ማብራሪያ እስከምሰጥ ድረስ ቀጥለህ እንዳትናገረኝ እንዳታማልሰኝ ብዬ ቃል አስገባሁ። ቅድም ተሳሳት፣ አሁንም ደግሞ እንደገና ይቅርታ ጠይቀ ተከተልከኝ መልሰ ደግሞ ተነሳብህ እንዳሁንም አትችልም ብዬ ነግር የነበረ እኮ አላቸው። ተነገጡ። አሁንም አል ኢንሳአልቱከ አን ሸይኢን ባዕዳሃ ፈላ ቱሳሒብኒ ቀድ በለቅተ ሚን ለዱንያ ዑዝራ። እና ነገሩ እንግዲህ የሚቻቻሉ ሆነው አልተገኙም ማለት ነው። አሁን እርግጥ ነው ቃል ገብቼ ነበረ፣ ነገሩ ግን አስደንጋጭ ሲሆንብኝ አሁንም ተሳሳትኩኝ። ያሁኑን ብታልፈኝና ይቅርታ ብትለኝ እለምንሃለሁኝ። ከአሁን በኋላ ግን ሶስተኛ ስህተት ተደገምኩኝ፣ ያው አንተ ራስህ እንግዲህ ማዙር ነህ፣ እኔን ማስከተል አትችልም፣ እኔው በራሴ ፈቃድ እቀርልሃለሁኝ። አሁን ግን የዛሬ አሁኗን ብቻ እለፈኝና ሶስተኛ ከተሳሳትኩኝ ከዛ በኋላ ታሰናብተኛለህ በማለት ለመኑ። ቀድ በለቅተ ሚን ለዱንያ ዑዝራ፣ ከሶስተኛው ስህተት በኋላ እኔን ላለማስከተል አንተ በቂ ምክንያት አግኝተሃልና ቃል ኪዳኔን በተደጋጋሚ አፍርሻለሁና ከዛ በኋላ ትተወኛለህ፣ አሁን ግን ይቅርታ በለኝ ይሉታል ማለት ነው። ይሻላቸው ታገሰ አሁንም ማለት ነው። ተንጠለቃ ጉዟቸው ቀጠለ ተያይዘው። ሀታ ኢዛ አተያ አለ ቀሬትን፣ አንድ ከተማ አካባቢ ላይ ሲደርሱ ጊዜ በጣም ደከማቸው ራባቸው። እነዚህ ከተማ ጎራ ብለን እንረፍና ምናልባት የሚያስተናግደንም ካገኘን ምግብ መሳይ እንጠይቅ በማለት ገቡ። ተጣማ አላ ዘይ ከተማ ኗሪ የነበሩትን ህዝቦች እባካችሁ የደከመንና ድንቅ ያለቀብን ጽኛውን ጉዘኞች ነን፣ እርዱን፣ ምግብ ስጡን በማለት ጠየቁ። በአበው እዛ አካባቢ ያሉ ሰዎች ደግሞ በጣም ስታሞች ነበሩና ሊተባበሯቸው አልፈለጉም። ዞር በልባት እያለ ሁሉም አመናጨቅ ብቻ ሆነ ማለት ነው። አበው አዩ በይፎሁማ እነሱን ከማስተናገድና መተባበሩን ፈቃደኛ ሆነው አልተገኙም፣ እምቢ አሏቸው እንጂ ነው። ይህ ጊዜ ያም ክስ ክስ እያለ አላስቀርባቸውና አላስጠጋቸው ሲል ጊዜ ወቅቱ መሸባቸው፣ ወደላም ቦታ መሄድ አልቻሉም፣ ደክሟቸዋል፣ ርቧቸዋል። እና ሰው የሌለበት አንድ ወና ቤት አሮጌ ቤት አዩ ፈንጠር ብሎ እና ያ እንግዲህ ሰው የሌለበት